በሌላይ አንተ ያልከው ይሆን በሌላይ አንተ ያልከው ይሆን በሌላይ አንተ ያልከው ይሆን በሌላይ ፍቃድ ይፈጸም በሌላይ ፍቃድ ይፈጸም ይፈጸም በኔላይ ፍቃድ ይፈጸም በኔላይ አንተ ነው ሁሉ አንተ